الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. وأشهد أن لا إله إلا الله وحده لا شريك له. أشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، هشي وجهات للمرأة حول التبرج والسفور. كإجري ملاشنم عدرا ملاشن نجر من دنو يشيخون يقدر من الوقت من دول عرفت نجر دردرا هونو بيتشا يسماتشو ውስጣችሁ ምንም ይያልቀረ እንዳይሆን አደራ ምለ ማለት ይሄ ስጋት አለ። ይሄን kitab ማንበቡን ከዛም አልፎ ደግሞ የሰው የሆነ ሸኹን አላህ ይዘንላችሁና መልክ መረዳቱን ትፍረት ልትሰጡ ይገባል። ማንበብ መቻል አለብን። አንድ ሁለተኛ ደግሞ ለመረዳት መሞከር መቻል አለብን። ቢቻልና ሞከራለሁ ቢቻል ግን ማድረግ ምን ይችላል ምንድነው ማድረግ መፈልገው ነገር kitabውን ሁላችሁንም ሴቶችንም ወንዶችንም ማንበብ ከዛ መተርጉም እንድትችሉ ይሁን ጥሩ ነበር። ምክንያቱም እጅግ በጣም የሰራጸ የሆነ ምክር ነው የሰጡን ያሉት። በደንብ ቀልብ የሚነካ ማለት ነው። ልናጤነው ልናስብበት ቆም ልንል የሚገቡ የሆነ ጥወችን ያነሳሉ በየጊዜው እና የኪታቡን መልእክት አደራችሁን ለመረዳት ሞክሩ። ባለፈው የቆምነው የታከባዩ ወባዕድ الناس يتعللون وبعد الناس ايش وبعد الناس يتعلمون بعلل غير صحيحة يقولون ايش ايش انجري من بلون يجمرون عندي فتنة كما كسرت بفيت ويبدأ معدقه كما بعصوا بفيت ነገሩን ከመሰረቱ መቆጣጠር እንደሚገባ ከተቆጣጠረ በኋላ ለመቆጣጠር ምንድነው ከተሰራጨ በኋላ መቆጣጠር በጣም ከባድ እንደሆነ እና አጠቃላይ ፍትና አንዴ ከተቀጣጠለች አከባቢ ያለን ሁሉ እንደምትካተትና እንደምትታደርስ ስለተናገሩ እና ነገሮች ካቀመህ በላይ ይሆኑ በኋላና ብለው ተናግረዋል እና وبعد الناس عندنا نسوج يتعللون ምክንያት ያረጋሉ ማለት እንደ ምክንያት ያቀርባሉ بعلل بمكنياتوش مكنيات غير صحيحه بعلل غير صحيحه تككلنيا بالهونو مكنياتوش مكنيات يدردرم تككلنيا لونن مكريات مكنيات مدردر ايه غداي ياندانناچين በጣም የሚመለከት ጉዳይ ነው። ምንድነው መሰላችሁ አንዳንዴ ተቅሲራችን አላህ Subhanahu Wa Ta'ala ያዘዘን ነገር ላለመፈጸማችን ወይም ደግሞ የከለከለውን ነገር ለመዳፈራችን አሁን ሁላችንም በነጠየቅ ምን ደረደራቸው ምክንያቶች አሉ። እነዚህ ምክንያቶች ግን ብለናል ከዚህም በፊት ምክንያት ሊሆኑ የሚችሉት ምናልባት ይማ ለራሳችን ነው ራሳችንን ለማጥናናት ያህል ማለት ነው። በዚህ ተጽናናና በዚህ ውጃ ነች ብለ ኢላ ነች ምክንያት ነች ብለ ባስቀመጥካት ነገር ተጽናንተ እድሜን ትገፋለህ። አንቺም እንደዛው እኔም እንደዛው ወይም ደግሞ ያስቸገሩን ያሉ ዳዕዋ ያረጉልን ያሉ ሰዎችን አፋቸውን እናሽዝበታለን ይሄ ምክንያት በቃ ይሄ ኩዝሎ ነው ይሄ ስለሆነ ነው ብለን አንድ ሁለት ብለን በግራ በቀኝም ብለን አፋቸውን እናስይዝበታለን ከኢንካረም ያረጉልን ለሚጠየቀውም ጥያቄ ሁሉ ምክንያት እንደረደራለን። ይሄ ምክንያት ግን አላህ Subhanahu Wa Ta'ala ጋር ምክንያት የማይሆንበት ቀን አለ። አላህ Subhanahu Wa Ta'ala እንደተናገረው በተለይ ኪታቡን በግራ የሚሰጠው ሰው የሚለው አንድ ነገር አለ። ማግኒ ማግና عني ماليا هلك عني سلطان يهلا እኔ ገንዘብ ማልጠቀመኝም ሀለከ አንኒ ሱልጣንያ እቺን የፈለኩት ሱልጣንያ ሁጃይ መከራከረይ ምክንያት ነው ብዬ ያስኳቸው ነገሮች ሁሉ ከኔ ጠፉ መረጃ መሆን አልቻሉም ይላል። መረጃ መሆን አልቻሉም ሀለከ አንኒ ሱልጣንያ ማለት ሱልጣን ማለት ማአንዘላላሁ ቢሃኒ ሱልጣን ስንል ሁጃ ማለት ነው። ሱልጣን አላህ Subhanahu Wa Ta'ala ቁርአን ላይ ያመጣቸው በመረጃነት ነው በሁጃነት ነው ይባላል ቁርአን ላይ ማለት ነው ሁጃ هلك عني سلطان يا هلال مرجابي ያቀረብኳቸው እንደረደራቸው ነገሮች ዛሬ ምክንያት ነው ብለን እንደረደረው ነገር አለ። የራሳችን የሆነ ነፍስያችን መታመጣው ከጓደኞቻችን ይወረስናቸው የምንሰማቸው ምን ሲባሉ የሰማነው እኛም እናስተጋባው ምክንያት አለ። ያንን ምክንያት አላህ ፊት ምክንያት መሆን አለመሆኑን ሳታረጋግጥ በፊት እስከመጨረሻው ላንተ ላለህበት ነገር ወይ ምን ይላልውበት ወይ አንቺ ላለሽበት ጥፋት ምክንያት ሆኖ እንዳይቀጥል አላህ ፊትስ ምክንያት ይሆናል ወይ? አሁን እኔ ዑዝር ነው ብያሰብኩት ነገር አላህ ፊት ዑዝር ይሆናል እሱ ነው ጥያቄው። እንግዲህ ዱንያ ላይ ሰው ምናልባትም ወላ አፍታከ ማፍታከ ይፈልገው ሰው ፈቶ ሊፈጥ ይችላል ይፈቀዳል ፈቶ ሊል ይችላል ሰላት ልስገድ ወይ ሳልስገድ ባክቱ አትስገድ ሊል ይችላል ሰው አንተ ታውቃለህ ግን አትስገድ ሚል ሰው ሊመጣ ይችላል ረሱል ሰለላሁ ዐለይሂ ወሰለም ለዛ ነው ይሄንን ምናቀበትን አላማት ምልክቶች ነግረውናል ተቋሚ ማል ኢዝሙ ጂእተ አን ተስአሉ አን ኢዝሚ ስለወንጀል ለተጠይቀኝ ነው እንደመጣ ሀዋሉት ሰሃቦን ወንጀልማ ከፈለክ ምልክቱን ልንገርህ አሉት ምልክቱን ضابطون على الملكه مالك وانجل مهون متاقبت عند نجر ما حاك في نفسك وتردد عليها نفسه لي يمقرقره نجر اهون انجي سو فقدولال انتم عذر اسكنت يسراو يتدافركون وين يتوكو نجر الله عزوجل تتشوال يان نجر متوش وانجل مهون متاقيبت ايمان كالش عند ملكه لبسش لي يقرقرشان دس ايليشم اندو مالو وكرهت ان يطلع عليه الناس قالوا ليلى ملكه سو ازالي مثلي مؤمن يونه سو بايه دستنيا له مؤمن بايه دستنيا له مؤمنوچ بايو دستنيا له اسو سسرا بايوهنا بتدبق دسيا لما تدبق ترى تارغال يا نجر فعلم اوك يا نجر وانجلنتون معناته وانجل مهون على مهونن ملكيا تيست نو اندي يالكواچو ادلم لبونو اندي جيتر وي ريسورس بيبر ادلم هي علامات ملكت نو مؤمن لهونه سو علامات ناتشو ملكتوج ناتشو وانجل ملكام سرا دمو والبر قالوا النبي صلى الله عليه وسلم ملكام مالك دمو مطمعن اليه القلوب قلبه تسيلون مثلا ايمان لالو سو هي تيست يسرال معناته هي ملكت يسرال معناته انام زاريم سويچ ميدردرواچو مكنياتوچ ينورالو انام لهجابم گداي انداندي سويچ سري يالونه علل مكنيات يدردرالو مكنيات يالونه يقولون اندي ميلالو ان علينا ان عليهم ان الناس ليكو علباچو سروالن سروال አለባቸው ምን አይነት ሲርዋል ባህየን ወፍራም የሆነ ልብስ ሱሪ ለብሷል እኮ ይላል ወፍራም የሆነ ሱሪ ነው የለበሱት ስለዚህ ከላይ ስስ ልብስም ቢለብሱ ወሰከሰለ የለበሱት ምንድነው ወፍራም ሱሪ ስለሆነ ችግር የለውም ማለት ነው ይሄንን ለብሷል ይላል ወይም ደግሞ ሲርዋል የሚባለው ልክ እንደዚህ አይነት ሱሪ ሳይሆን ሰፋ ያለ ሱሪ ሰፋ ያለ ሱሪ ሰፋ ያለ ማለት ይሄ ሲርዋል የሚባለው ሰፋ ያለ ሱሪ ነው ማታ ማለት ሰውነቱን የማይጠብቅ የሱሪ አይነት ነው ይሄን ይለብሳሉ ይላሉ አንዳንዶች ወላኪን ነገር ግን ማለት ነው ይሄ አይነት አባባል ከሰር ሱሪ ለብሰውበታል አባያው እንደፈለገ ይገለጽ ከሰርኩ እንደዚህ አይነት ነገር አለ የሚለው ምክንያት ማለት ነው አንዳንዶች ይሄን ምክንያት ስለሚያረጉ ነው هذه العله እቺ ምክንያት ليست بصحيحه ትክክል አይደለችም لان هذه السروال እነዚህ ሲርዋሎች እነዚህ የሚለበሱ ሱሪ መሰል ነገሮች ምንድናቸው በይቀቱ አባቦች ናቸው ቱበይኑ ታሳያለቻ ሐጅመል አፍጋድ ሐጅም ማለት ቅርጽ ማለት ነው አፍጋድ ይሄ የታፋን ቅርጽ ታሳያለች የታፋን ቅርጽ ታሳያለች ወልአጂዘቲ እንደዚሁም ፖስቸርም ታሳያለች የኋላ ፖስቸርም ታሳያለች እቺ ሱሪ ማለት ነው አሁን እናንተ የምትሏት ልብስ ማለት ነው በያለን በግልጽ ካሚለን ሙሉ አድርጋ ማለት ነው በግልጽ ነው መታሳየው እዛው ሙሉ አደርጋ ፖስቸራ ምን አይነት እንደሆነ ታሳያለች ስለዚህ ለብሳለች አትበሉ ተሰሩ የፈለገ የወፈረ ልብስ ብትለብስ ማለት ነው ስለዚህ ጠባብ ነው ሰውነቷን በደንብ አድርጎ ቅርጿን ያሳያል ፖስቸራውንም ያሳያል በቃ ስለዚህ አንድ ጊዜ ፖስቸራውን የሚያሳይ ከሆነ ምን አይነት ቅርጽ እንዳላት የሚያሳይ ከሆነ እንደውም አንዳንድ ጊዜዎች ይባላል ቅርጻቸውን ለመጨመር ወይም ቅርጻቸውን ለጌት ለማድረግ የሚጠቀሟቸው አርቲፊሻል ነገሮች አሉ እነዛን ሁሉ ተጠቅመው ነው የሚሉት አርቲፊሻል ነገሮች አሉ ይባላል ማራይቱ እኔ አላየሁም ግን ይሄ እንደሚጠቀሙ ሴቶች አሉ ቅርጻቸውን የተለየ ለማድረግ ማለት ልክ አንዲት ሴት ወንድን ምስልበት ቅርጽ አለ ተብሎ የሚታሰበውን ቅርጽ ለማምጣት የሚጠቀሟቸው አርቲፊሻል የሆኑ መሳሪያዎች አሉ ይባላል ሊኖር ይችላል እንደዛ ይጠቀማሉና ይሄ ሁሉ خطر ነው ስለዚህ ካሚለን ቶዚሂሩ ታሳያለች በፋሲለሃ መጣጣጣኛቸው ሁሉ ጥንቻዎቿን ሁሉ ታሳያለች ማለት ነው እንዴት አደርጋ ሙፈሰለን ማለት ነው ሙፈሰል ማለት ቀደም ሙበየለን ወይም በያን እንደ ማለት ነው ሙፈሰለን ማለት ደግሞ ለያይታ ማለት ነው ለያይታ ነው የምታሳየው ይሄ እዚህ ጋር ያለው ይሄ ነገር ነው እዚህ ጋር ያለው ይሄ ነገር ነው በሚል ማለት ነው ወቱበይልክ ሙፈሰለን ማለት በግልጽ ሆኖ ግልጽ ሆኖ ማለት ነው ግልጽ ሆኖ ነው የሚታየው ሲታየም ደግሞ ለያይ ተለያይቶ ይባላል ተለያይቱ በተን በተን ተደርጎ ማለት ታፍሲል ተደርጎ ማለት ነው። ይሄ ምን እንደሆነ ያ ምን እንደሆነ ቅርጹ አለዘውም ጡንቻው ያንዳንዱ ፓርት ገበያለው ገባ ብሎ ወጣ ያለው ወጣ ብሎ ማለት ነው። ልክ በዚህ መልኩ ያሳያል ማለት ነው። ወቱበይኑ ታዲያ ምን ምንድነው የተለበሰው? ወቱበይኑ ታብራራለችም ማለት ትገልጻለችም ታሳያለችም ማለት ነው። ኢንካነት ልቢንቱ ከሆነች መሆን አለ መሆኗን ማለት ነው። አልቢንት እቺ ሴት ማለት ነው ልጅ ምን አይነት ነሂፈተን አው ሰሚነተን ነሂፈተን ማለት ቀጭን ትሁን አው ሰሚነተን ወፍራም ትሁን ኢንካነት ይሄንን መሆን አለ መሆኗን ታሳያለች ማለት ነው። ነሂፈቱን ሰሚነቱን ወፍራም ትሁን ቀጭን ማለት ነው ታሳያለች። ወኩሉ ሃዛ ታዲያ ይሄ ሁሉ ማለት ነው مما يوجب تعلق النفوس الخبيثه ايه دمو كميافرر نو معنات كميامطا نو معنات يوجب ايثبتو ويم يميامطا نو له معنات نو انجي جديتا يميارغ انداتلو ازيغا واجب له معنات ارل مما يوجب معنات كميافرر كميامطو نغروش نو منن يامطالو من ياسغنيالو يجد منور ما ياسغنيالو معنات منن تعلق النفوس نفسوچ ምን አይነት ነፍሶች አልኸቢሰቲ ቆሻሻ ነፍሶች ቁርኝት እንዲኖራቸው ያስገድዳል ያመጣል ማለት ነው። ቆሻሻ ነፍሶች تعلق ቁርኝት እንዲኖራቸው ማለት ወሸሪረቲ መጥፎ የሆኑ ሸረኛ የሆኑ ነፍሶች ማለት ሸረኛ የሆኑ ግለሰቦች ማለት ነው። ከግለሰቦቹ ደግሞ ሰው ብቻ አይደለም ጅንም ጭምር ለዛ ነው ንፉስ ያሉት። ይሄ تعلق النفوس ንፉስ የሚባሉ አርዋሆች ናቸው። እነዚህ አርዋህ ምን እንላቸው روح ያላችሁ ጅኖች ጭምር روح ያላችሁ ሰዎችም ጭምር እነዚህ ሁሉ እሷ ላይ አደገኛ ይሆናሉ። ጅኖችም ይጣናውቷታል ይፈታተናውታል ይፈልጓታል። ይገርማችሁ ሰው ብቻ እንዳይመስለኝ እሷ በመገላለጧ ጅኖች ራሱ አደጋ ለማድረስ እሷ ላይ ጥረት ያደርጋሉ ሰዎችም እንደዛው። ለዛውም الخبيثه ቆሻሻ ይሆኑ خبيث አለ አይደል ያስ ለጅን ነው اعوذ بالله من الخبوث والخبائث من الله አይደል ቆቦስ አለ ቆሻሻ አለ ይሄ ተንኮለኞች ናቸው እነሱ። በተለይ ሰዎች ሰውነታቸው የሚገላለጡበት ቦታ መጸዳጃ ቤት የሚቀመጡ ስለዚህ ነው። የሰዎችን ሀፍረተ ገላ ማየት የሚፈልጉ ቆሻሻዎች ቆሻሻ የተባሉ ስለዚህ ነው። ቆሻሻ የሚለው ስም የተፈጣቸው የሚሰሩትና የሚተገብሩት ተግባር ቆሻሻ ስለሆነ ነው። ሴቶችን ይመታሉ በተለይ ደግሞ ብልቶቻቸውን ይረግጣሉ ይባላል። ስለዚህ ነው ከነሱ ተጠብቀው እንዲገቡ الله سبحانه وتعالى صلى الله عليه وسلم سنة ያረጉት ለኛም ጭምር ቆሻሻው ይስለሆነ ቆሻሻ ነገር ነው ለኛ ምን የሚያረጉት የሚያስቡትና ልክ እንደዚህ ጅኖች አሉ። ምናልባት ሰዎችም ብቻ ይሆናል እሷን እጠነቀቃሉ የምትለው خبيث የሆኑ ጅኖችም አሉ የሚተናኮላት ከዚህ ከዝሙት መንገድ እንዳትወጣ የሚያረጓት እነሱ ናቸው። ከዝሙት መንገድ ስለፈጠናውቷት ማለት ነው የሚመቻቸው ስታይሏን የሚመቻቸውን ስታይል ይዛ እንድትቀጥል ነው የሚፈልጉት። ምናልባትም ትንሽ ዞር ለማለት ብትሞክር ይፈታተናታል ከለተታመም ትችላለች የመሳሰሉት መከራዎች ስለገባት ምክንያቱም መጀመሪያ ያገኙት ወጥሩ ሁኔታ ነውና ሊለቋት አይፈልጉም። ይሄ ግን ምን ያስፈልጋል ትግል ያስፈልጋል። ለቃ መጀመሪያ የገባችበት ያዛት ሰውም እኮ እንዲ ነው ሰውም ይኖራል መጥፎ ሰው ጓደኛ አድርጋ ጀመራ ነው ብቻ ወይም ደግሞ ቅሩኝት ከሷ ጋር ፈጥሯል መጀመሪያ በነጭ በረግበት ቆሻሻ ሁኔታ ይሄ ሰው ወደ ሀቅ ብትመለስ አይለቃትም መሆንም ለሷ ፈተና ነው። ስለዚህ ይሄን ማለፍና ጥላው መሄድ ይኖርባታል የግድ ከሱ ማነቆ ለመላቀቅ ማለት ነው። ግን تعلقه ግን እንደማይቀር ነው መጀመሪያ ላይ ማለት ነው። አላህ ይጠብቃቸው ሲቀሩ نفوس الخبيثه والشريره ቆሻሽ መጥፎ ተንኮለኛው ቢሃ በሷ ላይ ማለት ነው በሴትዮዋ ላይ ቁርኝት እንዲኖራቸው ያረጋሉ ነው። ويدخلها ያስገባታልም ጭራሽ في قول النبي صلى الله عليه وسلم በነብዩ صلى الله عليه وسلم ንግግር ውስጥ ያስገባታል ምን በሚለው ካሲያቲን አሪያቲን በሚለው ንግግር ውስጥ ያስገባታል የለበሰች ራቁቷን የሆነች ውስጥ ያስገባታል ይሄም ውስጥ ያስገባታል የተወጣጣረ ልብስ የለበሰች ሰው። ويقول بعض الناس عند ان سوج ደግሞ እንዲህ ይላሉ ان هذه البنت እቺ ሴት እኮ ይላሉ ሰገረቱን ህፃን ነች ይላሉ ገና አላደገችም መች ደረሰች ይላሉ እሱ አደርሳለች ግን እነሱ ሰግረቱ ንፃን ነች ይላሉ። ወላ ህክመ ምንም ለሷ ብይን ፍርድ የለውም ደሞ ሊአውራቲها ለሷ አውራ ደሞ ህክም የለውም ማለት ለሷ አፍረተ ገላ ህክም የለውም የሷ አውራተ ገላ ይሸፈን አይሸፈን የሚል ምን የለም ሸሪዓይ ብይን የለም ይላል። አረ ንፃን አይደለች ትንሽ አይደለች ስለዚህ የሷ አውራተ ገላ ይሸፈን አይሸፈን የለም። ስለዚህ ወንዶ አላህ እንደፈጠራት ራቁቷንም ሰው ፊት ቁጭ ብትል ራቁቷንም ሰው ፊት ብትሄድ ምንም አይመስላችሁም ለምን እሷ ኮስ አንድ ይችላል ህፃን ልጅ ብለው ዛሬ ሰዎች ይተዋሉ እንዴ ቆሻሻ ነፍስ ያላችሁ ሰዎች እኮ ህፃን ባዳ ሳይሆን ህፃን ልጅ ላይ እንኳን እንዴ ነው ቆሻሻ ተግባር የሚፈጽም ስንት ሰው አለ ምን ሰማው ማለት ነው ህፃን ልጅ ላይ አይደለም ህፃን ባዳ ላይ ህፃናትንማ ደፈሩ ይሄ መቼም የማይታወቅ ነገር ማለት አዲስ ነገር አይደለም ሁሉም የሚሰማው የሚታወቅ ጉዳይ ነው ይሄን ያልተፈረደበት ይዚችና መታከለ ህፃን ደፍሩ ለምናም ይባላል ይሄ ቆሻሻ ነገር እንዳለ ሰዎች ያቁም የወቁም አይወቁም ግን እሷ ኮጻን ብቻል ማለት ህፃን ላይ ምንም አይነት ነገር እንደማይደርስ ነው የሚያስቡት ነው አንዳንድ ሰዎች ሞኝነታቸው እና ህፃን ነች ይላሉ አንዳንዶቹ ህፃንም ላልሆነችው ጭምር ነው ወላ ሁክመ ሊዐውረቲሃ ለእሷ ሳፍረተ ገላ ደግሞ ሸሪዓዊ ብይን የለውም وهذه العله تعالوا እቺ ምክንያት አሁንም የተደረደረችው ليست አይደለችም بموجبتين ምንድነው አስፈራጅ አይደለችም ለምን አስፈራጅ ለኢባሐቲ ለመፈቀድ አስፈራጅ አይደለችም እቺ ምክንያት ህፃን ነች የምትለው ምክንያት ምን አስፈራጅ አይደለችም ለፈቃድ ምክንያት የምትሆን ፍቃድን ፈቃድ ምንድነው መፈቀድ ይቻላል ሴት ልጅ ተገላልጣት ይሄ ለማለት ለማስፈቀድ አንድ ምን አይሆንም ሙጂብ አይሆንም ገብቷችኋል አስገዳጅ ነገር አይደለም ይሄ ወይም ደግሞ አስፈራጅ ነገር ይሄንን ሊያስፈርደን ይሄን ሊያስይዝ የሚችል ነገር አይደለም ወላሊካሉ ለምን ካላችሁ ይሆነበት ምክንያት لان البنت سيت ልጅ ህፃን የሆነች ሴት ማለት ነው ኢዛ ለብሰታ ከለበሰቻት እቺን መጥፎ የሆነች ልብስ ማለት ነው وهي صغيره እሷ ህፃን ሆና በህፃንነቷ እቺን ቆሻሻ ልብስ የተጣጣረ ልብስ ሰውነትን የሚያሳይ ልብስ ከለበሰቻት ማለት ነው ምን ታረጋታለች አለፈትሃ ኡልፋ ይኖራል ትለምዳታለች ማለት ነው ስለ አዳም ታረጋታለች ወየ ከቢረቱ እሷ ትልቅ ሆና ማለት ነው ወየ ከቢረተን እሷ ከቢር ሆና ማለት ነው ወየ ከቢረተን እሷ ትልቅ ሆና ማለት ነው ካለ ከቢረተን እሷ ትልቅ ሆና ምን ታረጋታለች ትለምዳታለች وهي صغيرة وشي قدم صغيرة هنا حال منصوب على الحال منصوب على الحال يقولون صغيرة كبيرة تشي أستفاق نصفهم إذا لبستها وهي صغيرة فسأنا ما اللي تشبتوني إذا لبست كلام ملج السادة مؤلفتها تلم دات اللج وهي كبيرة تلك أمهنا تلم دات اللج وكهي لم دعا ما يعدك الشبت مارا الذين يعدك كثنوا مثلهم وإذا لبستها كلبستشات وهي صغيرة እሷ በህፃንነቷ ማለት ነው ዛለ አንሃ አልሐያኡ ከእሷ ሐያ የሚባል ነገር ውግድ ነው የሚለው ወሃነ አለይሃን አልኢንክሻፉ ወሃነ ማለት ይገራላታል ይቀላታል ሃነ ማለት እስተሃውን ከሚለው ወሃነ አለይሃ በእሷም ላይ በጣም ገር ነው ቀላል ነው አልኢንክሻፍ መገላለጥ ምክንያቱም በልጅነቷ ራቁቷን ሄዳ ሰው ፊት ቆማ ምናምን ለምደዋለች ምንም አደብ አልያዘችም ምክንያቱም ገና በልጅነቷ በዚህ ያልተኮተኮተች መኮትኮት ባለባት ልክ ማለት ነው ልክ ትልቆቹ እንደሚገደሉ አይደለም ልክ ሌሎች ኢባዳዎች ላይ እንዳለው ነው ኢንተርቪው እዚህ ጋር አሁን ህፃናት ጋር ትንሾች ጋር ስትል ሌሎች ሰላት ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሙሩ አብናአኩም ቢሰላቲ ይሰብዕን ብሎ አይደል አሁን ሙሩ የሚለውን ዑለሞች ምን ብለው ይፈስሩት እዘዙ ነው የሚለው ቃሉ አይዓሊሙ አስተምሯቸው ማለት ነው እንዴት ሁሉ እንደሚደረግ እንጂ እዛ ሰላት እዛ ሰዓት ላይ ህፃናት ላይ ሰላት ግዴታ እንደማን ይታወቃል ገና እንደውም ወብሪቡ ማለይሃ ለ10ን የተባሉ 10 ሲሞላቸው ግረፋቸው ማለት አሁንም ይሄን ግዴታ ስለሆነ አይደለም እነሱ ነገሩን ከበድ አድርገው እንዲያቁት ነው እንዲከብዳቸው ነው እንዴ ጥፋት እንዳጠፉ እንዲሰማቸው እንዴ በዚህ ቦታ ላይ ይጠየቃሉ ማለት አይደለም አሁንም ይሄንንም አሁን እዚህ ሂጃብም ላይ ታረዱ የሚጠየቁት መቼ ነው በትክክል ሆሎ በትክክል አቅማቸውን አውቀው ነገሮችን መለየት ሲችሉ አላህ ይጠይቃቸዋል ግዴታ ይሆናል ማለት ነው አሁንም ህፃናትም ላይ ልክ እንደዛ ነው ማስተማር የሚባለው ነገር ግን የሚጀምርበት ምን አለው ደረጃ አለው ከስር መኮትኮት መቻል አለባችሁ በልኩ በህክማ መሰጠት ያለበትን ያክል እየሰጠን ማለት ነው እንጂ ይሄንን መጀም ማድረግ መቻል ማለት ህክማ ነው በቃ ለህፃን ልጅ የሚገባውን ያርክ እና እሷ ከለመደችው መጀመሪያ እሺ فاذا كانت مستورا እሺ ምንድነው صغيرة زال عنها الحياء وهان عليها الانكشاف معناته الصلاة مجلالت قال لي هنا وهان عليها انكشاف افاخذها افخاذ الشوال معناته فخال ديها مالت أفخال جمع فخذين يفخذ جمع جمعونه أفخال ذي مبالو هي من دنو تافا تافا وشون مقلت لسون قريونا وساقها النزوم ساق وشون مالتنا ساق وشون بات وشون مالتنا كسر يلوتن كبولبت بتاتش يلو يقر كفل ساق مبالو يدار المؤمنين نصف الساق المؤمن الطاتجا يزي يبات قماشنا فكلين يا مؤمن واجبوا دمو فقرجوا جميز بلاينا لأن هذه المواضع مكنياته من نجيب وتاويش بالغنا تافنا تاك باتنا تافا لأن هذه المواضع النجيب وتاويش من البدني كأكالاتشن مالغنا إذا كانت مستورة يتسترج كهونج يتشفنج كهونج من أول الأمر قناسي جمر كما جمر أو كالجنة فإن المرأة يتعال لجي هنا مدنو عند السيت مالغنا فإن المرأة سيت لج من تارقال لج تستعذمو كشفها السؤال مقلت انت كبدو اللي بك هين المقلت مالت لسوا كبانو بعفوان تافوان قلتو صوفيت مكامت لسوا بدان كبانو عرب سنادي انداي التاجب باثلو تراج متارب فهوت عطرون بيول اندي تاي اكثر مني بس اعطي عدقيش تكوتا كوتا تكونيش مالتو تستعذمو كشفها عند كبرها بعد دقيش كذي مالتو كيف ليش بعد دقيش كذي النزين مكفتو النزين ما سايات لسو كبان مسلونا بيتايات اني علم مالتو ما ያለ መልእክቱ ነገር በጣም ከባድ ነው ለሱ ይሄ ታውቃ አጣ በአዳቸው መልበሽ ለመዱ ሴቶች እንዲህ እንኳን ሰው ይገላለጥበት ዓለም ላይ እንኳን መተው ይሄ ሰይጣናዊ ዓለም ማለት ነው መተው አይገላለጥም አለም መዱትን በጣም ከባድ ነው ለነሱ ምክንያቱም አንድ ነገር ከተለመደ ጋር ነው ብለናል ቅድም መጀመሪያ ገና ካሁዲው ገና ከጠንነታቸው ይወጣጥሯቸው ሴቶች አሉ ማለት ሰዎች አሉ ልጆቻቸው ጥርጥር አድርገው አጭር ቀሚስ ምናምን ያለብሷቸው እነዚህ በቃ ከዚህ ሀያቸው እየተገፈፉ ከፍ ሲሉ እንደውም ልብስ መልበስ ለሚጨንቃቸው ይሞቃቸዋል ምክንያቱም ሰውነታቸው አለመደማ እንደኪ በሪሃ ወኢዳ ካነት ከሆነች መክሹፈተን የተገላለጠች ከሆነች ምን አወል ኢላምር ገና ሲጀምር ገመጀመረው ገመጀመረው በጧቱ ለም ይኩን አዲመን በሷ ላይ ተልቀ አይሆንባትም ፊነፍሲያ በራሷ ላይ ከባድ ሆኖ አይታያትም ከሽፉሃ መግለጧ ማለት ነው ፊማ ባዕዱ كذي بوها لا مالت منه ويم كذي بوها لا عنده مالت منه فيما بعد بعد مالت بوها لا مالت منه كذي بوها لا ويم كذي بوها لا ساك عدقش بوها لا هي مقلت منهم كلك نقر هنا يتاياتهم مجمع ما عدقش بس له هنا مالت منه وهذا أهل إيه هذا أمر معلوم إيه فوق قدين العادات مثلا أمره مالت منه مثلا أمره يتوق قدين وهون دا القدش والحس بحسم الحس مالك ايه حس من نلاجو بمايت بمسمات عارف بمداسس بمساسلوت يمدغر نجر حس يبالال بمذات زي لا يتفلقو بمايتنا بمسمات ايه يسمان نو يايين نو انيا لمثال عادات بتلمدو يتواقالي مندنو سو عند سو بادغبت نجر لاي من يهونال بتكوتكوتبت نجر لاي يورال بوحالا تقطالش لذا نو كمجمراو جمرو تربيه يمياسفلقو ማለት ከልጅነቱ ደግሞ ታርቢያ የሚያስፈልገው ለዚህ ነው ጥሩ እናት መምረጥ ያለብን ለዚህ ነው ጥሩ እናት መምረጥ ያለብን ምክንያቱም የምትኮተኩተው እናት ስለሆነች የሚያድግበት መሬት አፈሩ ለም መሆን ስላለበት ማለት ነው አፈሩ ለም መሆን አለበት አካባቢ ጥሩ መሆን አለበት ለዛ ነው ኒሳኡኩም ሐርሱን ለኩም ያ አላህ ሴቶቻችሁ ማለት የእናንተ ለም መሬት ናቸው ጥሩ ቦታ መዝራት አለብህ ዘርህ ያ ጥሩ ቦታ ዘራ ማለት ያ ዘር እስከ መጨረሻው ድረስ ጥሩ ይሆናል ጥሩ እናት اول مدرسه يمجمرى مدرسات هون اللي تعلج معناته لما للجوا الام الناس سلازي نو يلجين حق كم تطبقبت منجر مكاكل عنده للجه طول الناس مبرطه اهونم انت ودبيت لمستولجو لجش طول ما اسبش كم يتواقبعچو نغروش مكاكل طول ابات لسو مبرطش نو ابات للجش ابات يميو سنه مبرط معناته لذي نو كزي جمرو يتكوتكوت لج نجم لله سبحانه وتعالى باراي هنا للناس لاباتهم اكباري طرو سو يونال الا تكيتوش راچو كمطفو بيتسبتو ولو منم يهونو طرو يميونو دي بمزات الناسنا ابات يميولواچو سوتش من نطانات الناسنا ابات اندكوتكوتواچو نميالبو ايهنن نو انا ايه يميتواق نو يالوت لذا نو معلوم بالعادات والحس ان الانسان عند سو مالهنو يسو لج اذا اعتاد ሲላመድ ማለት ነው አንድ ነገር ሲላመድ شيئا اذا اعتاد شيئا عند النظر سيلامد هان عليه እሱ ላይ ገር ይሆንለታል ቀላል ነው ይሆንለት አንድ ነገር ከተላመደ ነገሩ ለሱ ገር ነው كما اننا نرى الان ዛሬ ላይ እኛ እንደምናየው ابن تيمين رحمه الله تعالى ባሉበት ዘመን ሳቸው ሆነ ወተዋል ان هذه الالبسه እነዚህ ልብሶች تلبسها بنات تلبسها يمي لبساتهم بنات مالت اهون سيتوچ مالت نو وين لجوچ مالت نو سيت لجوچ اند مالت نو سيت لجوچ كبيرات تلك يهونو ينبغي عليهن الاحتجاب الناس يفلقاتوا لمن حجاب የለበሱት ሂጃብ ራሱ ሂጃብ ያስፈልጓል ማለት ነው። እነሱ የለበሱት ልብስ ምን ያስፈልጓል? ያ ሂጃብ ያስፈልጓል። ጌጥ ስለሆነ ማለት ነው። እሱ ራሱ ሊታይ የማይገባው ነው። በላ አንዳንዶቹ ሰውነታቸው እንደራቁታቸው እንደሆነ ይሻላሉ። የለበሱት ልብስ ሌላው ወበት ስለሚሰጣቸው ማለት ነው። ራቁታቸው ቢሆኑ ሰው ማያያቸው ወይም ደግሞ ምናልባት ሰው ብዙም የሰው አይን መሳብ የማይችሉ ግን በለበሱት ልብስ ሰዎችን ይስባሉ። የተፈለገው ልብስ አላማው መሰተር ነበር። ሌላ ዚና ሆነ ጭራሽ እሱ ينبغي ግድ ያስብላል عليهن በነሱ ላይ الاحتجابን ግድ ያስብላል እንደውም አንዳንድ ሴቶች ዛሬ ላይ ሲለብሱ ተምናየው ማለት ነው ሁኔታቸው ነው በተለይ ዛሬውን ቢያዩ ምን ይላሉ ያ ረቢ እንደውም ከሚለብሱ ባይለብሱት ይሻላል የሚያስብል ነው الاحتجابን የሚያስፈልግ ነው ለዛ ነው ምን አሉ አንዳንድ ሂጃቦች በራሳቸው ሂጃብ ይፈልጋሉ ይባላል እዚህ ነው ሂጃቦቹ ራሳቸው ሂጃብ ይፈልጋሉ ልብሶቹ لان البنت مكنياتهم سيت لج اذا بلغت كدرست مبلغا درجان معناته مدرسن معناته مدرسن كدرست من عينت درجه من عينت مدرسن يتعلق بها النظر يسوج ايتا يمنطلطلبت يونه درجه لي كدرست اسوا لي سو ليات يميچلبت درجه لي كدرست سيت نج بيقولوا لك وند لج بميفلغات درجه لي كدرست وتطلبها النفوس سوچم تطلبها النفوس مالك سوچ نفسوش يفلغوات مالك نفسوش اتقالاي قدام اندالكواچو سوم جنم ليون يخلال فانها تحتجب السوم انت عارغالج حجاب تلبسالج حجاب مادرك ينورباتال ارا يتواقال تيتليج تلك هوريج بوالا نفس يفلغا درجه لاي كدرسج بوالا من عارغال حجاب ملبسالبات ايه يتواقال ارا ለዚህ እኮ ነው ምን ያሉት የለበሱት ሴት ምን ይፈልጋል ምን ይፈልጋል ሂጃብ ይፈልጋል አንዴ አድገውላ እዚህ ደረጃ ላይ ከደረሰችስ ደግሞ ሂጃብ መልበታተን አለባት አይደል ስለዚህ የለበሰችው ልጅ አሁን ሂጃብ ስለሚያስፈልገው ሂጃብ እኮ ባንቺ ላይ ግዴታ ነው እንላታለን የለብሽ የለ እንዴት አለች አለበሽም ነብዩ ሰለላሁ ዐለይሂ ወሰለም ለብሰው ራቁታቸው የሆኑ ሴቶች አሉ ብለውናል ለዓለሁ መልበስሽ የሚታወቀው ረጅም ሲሆን ሰውነትሽን ሲሸፍን ፍቶ ሳይኖረው ጌጣጌጦች ሳይኖሩት ተሸቦ ቢልኩፋር ተሸቦ ቢልሪጃል ሳይኖረው የመሰሉትን ስታሟይ ነው ለበስ የሚባል እነዚህን እስካላሟላሽ ለበሽ አይባልም ስለዚህ ነው فإنها تتحجب قال الزهري رحمه الله تعالى امام الزهري من التابعين وهو من ائمه التابعين فتابعيوچ اماموچ መካከለ የነበረ امام الزهري እንዲያ ላይ ላሉ ምን ሰኝ ይዘለልኩት አለ እሺ من قال فإن تحتجب بلو ترسل قال الزهري رحمه الله تعالى وهو من أئمة التابعين كتابعيوج زمن سونه من قال لا يسلف النظر ما يتعلم إلى شيء وده منم نظر ما يتعلم ممن يشتهي النظر إليه ممن يشتهي النظر إليهن ما يتعلم لا يسلف النظر أي تعلم إلى شيء وده منم ممن ወደ ምን አይነት እነዚህ ሰዎች ደግሞ ይስተህ አንነገሩ ኢለይሂና ማየት እነሱ ጋር የሚያረካ የሚያስደስት የሆኑ ሰዎች ጋር ማየት ማለት ነው ሴቶች ናቸው ለዛ ነው እሱ ኢለይሂና ያለው ሴቶችን ስለሆነ ማየታቸው ነፍስያ መትፈልገው የሆኑ አይነት ሴቶችን ማየት ወደ እነሱ ወደ ምናቸው ማየት አይቻልም ወይንካነ ሰገረተን ህፃን እንኳን ብትሆን ገብታችኋል አሁን አባባሉ ለድገሙ ላይስልፍ النظر አይወልም አይቻልም ኢላ شيء ወደ ምንም ማለት ምንም እነዛ ማየት አይቻልም የተባሉት የሆኑ ከሆነ ነው ከምን አይነት ሰዎች የሽተህ ነበሩ ኢለይሂነ ማየት ወደ እነሱ መመልከት ምንኛ ያስደልግ የሽተህ ማተሽተህ አንፉሱ ምንድነው የሚከጅላል የሚከጅል የሚፈልግ ደስ የሚያሰኘው ማለት ነው ቀልቡ የምትፈልገው ማየት ወደ እነሱ አይነት ሴቶች ማለት ነው ማየት አይፈቀድልህ وإن كانت صغيرة تنجم قابلته نفس الدينة نجاري ميكا جلبات عين السيد كوالج لجيها عدل لجم عر أكستا عدل لجم الناس عدل لجم إيه تعدل لجم نفسية إبدن إهنا نبي فلو بسا ويسا يارو يادر بسا ويسا يارو يارو يارو يارو يارو نسو نيت كيس عدل لجم نعم ندات يا مي فلو بسا يارو يادر بسا ويسا عدل تبرو تنقروها مالك سمتنا لنات عدل عرنج نجاري فتر مسو نيت وند لجم نس عدل لجم يفلقات عدل ይሄ ይታ ካለበት ሰውየው ሊያይ አይፈቀድለትም ማለት ነው ገብታችሁ አላል ይሄ ይታ ይሄ ክጃሎት ካለበት ቀልብ ውስጥ ይሄ በሽታ ያለበት ከሆነ እሱ ላይ አይፈቀድለትም ለምን በቃ ማይድ ተከለከለበት ዋናው አላማ ወደ መጥፎ ነገር ስለሚያመራህ ነው ስለሚገፋህ ይሄን ካመጣ ይከለከላል ማለት ነው ገብታችሁ አላል ስለዚህ ነው ይሄ ጥንቃቄ የሚያስፈልገው ራስ መሆኑን ነብዩ ሰለላሁ ዐለይሂ ወሰለም አስተምሯቸው ዑለሞችም ይሄን የሚያስጠነቅቁት እንዲሁ አይደለም ለምን ራሱ የከፈት የሚከፍተው በር አደገኛ ስለሆነ ነው ደሞ ከፍቶት ሰዎች መዝጋት ያቃታቸው በር እንዳለ ይታወቃል የደረሰውን አደጋ የሚደርሰውን ሁኔታ ይታወቃልና ነው ጠነቃቄ እየተባለ ነው እና አይቻለም አለ እንታ ከላሙ ላኪን ነገር ግን كيف نستطيع ታዲያ እንዴት ነው ምን ይችላል ሙቃወመተ هذه الالبسه እነዚህ ልብሶች ግን መጋፈጥ ምን ይችላል ቻሌንጅ ማድረግ ምን ይችላል እንዴት ነው እነዚህ ልብሶች ተሰራይተዋል ተበተለዋል ማህበረሰቡ ውስጥ ቤተሰቡ ውስጥ ገብተዋል እነዚህ ልብሶች ጥራሽን እነዚህ ልብሶች ተለምደዋል ምን ነው ይቻለው እሺ እነና ነስተዲዑ ذلك አሉ እኛ እንችላለን ይሄንን አሉ እንችላለን بأن يتأمل الإنسان ሰው በማስተንተኑ ወይም ሰው ካስተነተነ እንደማለታችን ልክ ሰው ካስተነተነ ከተገነዘበ بنظر العقل بأمره ما استنتن ማለት ነው بأمره ማጤን አምሮይ በሆነ ማጤን ወልኢንሳፊ ፍትሃዊ በሆነ አድሉክ አድሉ ይጣዳ ማለት ነው በቃ ፍትሃዊ ሆነ አምሩን ተጠቅሙ ከሆነ ሰውየው እንደገና ደግሞ ይሄ ማጤኑ አቅልን ተጠቅሙ ጤነኛ አቅልን ኢንሳፍን ተጠቅሙ ፍትሃዊ ሆነ ያለ አድሉ ማለት ነው ለሐቅ እንጂ ለባጢል ሳይደላ ለስሜቱ ሳይደላ ለተለመደው ነገር ሳይደላ ስልጣኔ ምናምን የሚሉት ሹባቶች አምሮን ሳይበርዙት በዚህ አይነት ኢንሳፍ ንጹህ ሆና መለካከት ካጤነ ሰው አሉ ሸኹ ማለት ነው ኢላ منافعي هذه الالبسه ወደዚህ ወኢላ منافعي ጥቅሞች هذه الالبسه ወደነዚህ ልብሶች ጥቅሞች ካጤነ ሰው በአምሮና በፈተህ ልብ ብሎ ሸኹ ለሚፈልገው አይደለም በፈተህ ትክክለኛ ሰው ሆኖ የደነይ ወለነዚህ ልብሶች ጥቅሞች እነዚህ የሚለበሱ እነዚህ ሰዎችን የለበሱ የሚያስመስሉ አቁት የሚያረጉ ልብሶችን ካጤናቸው ወላ መንፈዓተ فيها ጥቅም በሷ ላይ የሌለ ቢሆን እሺ ለጨማሪ ኢንፎርሜሽን ነው ጥቅም የሌለ እንደሆነ ሆኖ እንደማለት ነው ገብታችኋል ጥቅሙን ያጢናል አይደል ግን ጥቅም የለም አሉ ለጨማሪ ኢንፎርሜሽን ነው ወላ መንፈዓተ فيها ጥቅም እንኳን ባይኖረው አይደል ጥቅሙን ይመልከት እስቲ ጥቅም አለ ብሎ ካሰበ በንጹህ አምሮ እንዲህ ሴቶች መገላለጣቸው ራቁታቸው ምንይላቸው ማሳየታቸው ለባዕድ ወንድ ራሳቸው እስቲ የሚያመጣው ጥቅም ምንድነው ብሎ ጥቅሙን ያጢነው እስቲ እንደው ጥቅም እንኳን ባይኖረው እስቲ ምንድነው ጥቅሙ ጥቅም የለው ወላ መንፈዓተ فيها ምንም እንኳን ጥቅም እሷ ላይ የሌለ ቢሆንም ለዛ ነው ወለጭ ረት መካከለ ያረጉት ወኢላ مضارها ወደ ጉዳቶቿ ይመልከት ወደ ጉዳቶቿም ከተመለከተ እንደማለት ነው وإلى مدارها تكم من قبائل نورا وليت الملكت ودى قداته الملكت فإذا اقتنع مالت كم منبت انده مالت انجلي تمالت كم منبت اهون امرون اصمنا تكلن يا باستنتن اصمتنو كم منبت مالت كم منبت قبطاكال convinced كهونا مالتن convinced قبطاكال convinced كم من يميلو ايمان انده يمسلاكتن አንድ ሰው በሆነ የሚከራከርበት ራስ ላይ ኮንቪንስድ ይሆናል አይደል ማለት ሲረታ ማለት ነው ደንታቸው እሺ كثرتها من مضارها بقدراته شو بتكل كثرتنا كم من بس من هنا لهون يسون من علينها أهله يتسوون شو نقلك لا بتكل بتقول هاي شو ناس يسوون منع منه أهله لذقبو إيهن اللي ندير إنجلال لنا وقوام علونا إننا نستطيع إني إنجلال لنا ذلك هي إنجلال لنا إنديت بأن يتأمل الإنسان سوف ليستنتنه بنظر العقل والإنساس مع أمرنا بفتح النت ونطوه النت ليستنتنه إلى منافع هذه الألبسة وللنزيه لبسوش تكما تكموش منافع مالت تكموش عرمي ولا منفعة فيها عرمي تكم نم كني اللاتم كم تقول شلار تكم اللاتم سلذي وليت الملكة وإلى مضارها كم تقول شلار تكم سلالة وده من الملكة مالتنا وده بوداتها مالتنا تكم وانا يبين وده تكم من الملكة إنه وده بوداتنا ببر باتشو فرق يالون ملكة أو تنا كفلا باتشو تكم وانا إنه من الملكة بوداتها الملكة لك تكم اللاتم يميلون نو تجمعري بالرجال يموت تكمن وده كتموهنا وده بوداتا بيم ملكت عرمي كذا كتم ملكت بوالت فإذا اقتنع كامن البد عرمي كونفينسر كهونا من مضاري عرمي بودات اللوم سلا تكم اللوم سلا لما بوداتا انو بيتسويو مجر رشالي ميامنونا كامن ببوداتا سيامن البد انجدي من مارا بيجلال منع منها أهلو او نقوقوا من شلال ما ياجو انديت غير فتانا من نقوقوا مونو سويو مجمرا عاصم امن اللبد أنت ما من اللبس بدأت ندلو كذا منع منها كذيك لبس منها من هذه الألبسة كذيك لبس من يا رجال يكلك كلا من أهله يتسوتش وأقاربه كرب زمنوتش الذين النذام يستطيعوا يمشي لاتشون هون تنمالنا منعهم مكلك لاتشون مكلك يمشي لاتشون يتسوتش يكلك كلا ويحذر إخوانه وندمو يشلون من أستنك كار وندمو يشيل تتنكوا منها كذي شيء أستنك كار ورزين ده تيو إني أنا سوي شيء ده كارو إني أنا سيد إن ده ثقبا إني أنا سيد إيد كان ليش مكارات يعني يحذير إخوانه أستنك كار كذي منها كذي بوداي مالهم قلت لهم أشيم ويشيلها إن ده قرارهمو في نفوس البناتي إيه شريعة رجعتال من دون ما يرجع مسلاج إن ده تطلع رجعتال ندتتلا يا رجاتن كان من البد مطفوم هون عم من البدار يشيلوها يا ندتتلا يا رجاتن يشيلوها ندتتلا يا رجاتن في نفوس البنات الصغار الحانات سيتوش لي ايشي نغير ندتتلا يا رجاتن يكو الله يودو نيرن الله بابس الله يكو طابتال ايي مالك مطفو نو يمطفو سيتوش الله بابس نو بودات الله ادم يمساسلوت لجيتوا ويم لجو لاي ويم هتو لاي ويم حانات لا اتقالاي ይሄን መጥፎነቱን ቀልባቸው ውስጥ ሚያርጋ ያፈደረባቸው በቃ ታናት መጥፎ ነው ከተባለ አላህ ይጠሏል ከተባለ ይጠሉታል ሁሉ ገና እንኳን ሰው ሲያረጋው አላህ ያወደው ነው በቃ ፎቶ حرام መሆኑን ከነገርካስ ብትነግራቸው ህፃና ሰው ፎቶ እንኳን ያነሳችሁ ሲል ፎቶ እኮ حرام ነው ይላል ያነሳችሁ ፎቶ እኮ حرام ነው ይላል ምክንያቱም አእምሯቸው ልክ እንደነጭ ወረቀት እንደሆነ ይታወቃል እናም ሰው ህፃናቶቹ ሴቶቹ قلب وسط ይህን ነገር ምን ያረጋል ይሰገስጋል ያስገባል ጥላቸውን ማለት ነው አስጋር ويستحييها عندهن በጣም አሳፋሪ የሚያረጋታል እነሱ ጋር እንዴት ሁሉ እኮ አሳፋሪ ነው ብሎ አሳፋሪነቱን ነው የሚነግራት ለሷ ህፃናቶቹ ጋር ማለት ويستحييها عندهن እነሱ ዘንድ አሳፋሪ እንደሆነ ነው የሚነግራት ውሸት አራም ነው ብለ ውሸት አራምነቱን አንዴ ቀልባቸው ላይ ካሰረፍ እነሱ ውሸት አራም ነው የሚሉት ማሸት ተለመልክና ማሸትን ካስተማርካቸው እነሱ ማሸትን ሲስተም ይማራሉ عندهن እነሱ ጋር ማለት ነው ويستعيبها ከዛም እነሱ ምን ያረጋታል ምን አይደለም البنات الصغار الصراصو ነው አፋፋሪ እንድትሆን ያረጋታል እነሱ ጋር ويستعيبها نور አስነዋሪ እንደሆነች እነሱ ጋር ያሳያቸዋል ማለት ነው تعيبها ማለት አስነዋሪ መሆኗ ለነሱ ያሳያቸዋል ማለት ነው ሽም ነውር መሆኑን ያሳያቸዋል አስነዋሪ መሆኑን ማለት ነው ለምን መሰላችሁ ሊተተረከዘ ፊኑፉሲሂና ሊተተረከዘ እንድትሰርጽ ማለት ነው ፊኑፉሲሂና እነሳቸው ውስጥ ሰው ሴቶች እንደዚህ ሴጣናት ሴቶች ውስጥ እንዲሰርጽ እንዲረጋ ኮንሰንትሬሽን ተኩረት እንዲሰጠው እንዲሆን ማለት ነው ምኑ ከ كراهة هذه الألبسة اندي سرق يتفلقه هي كراهة هذه الألبسة النزي اللبسوش مطلات ميبالو نقر وستاتشو اندي سرق يارقوا وبغضها السوان مطلات حتى كالي حتى يميلو سيقا للغاية دلم للعلانة نمكن ياتو اندي مالتنو اندي اندي مالتنو حتى يرينا النسو اندي ايو مالتنو اندي اصبو اندي مالتنو يرى ما ارى مالتني اي مسلم مالاسمي اندي اصبو النسو اندي اصبو لينو اللو ميارقو حتى يرينا اسكي اصبو انا اسكي امنو درس اقواماتشو اسكي هون درس انما الذي سها الصان اتشي ايلة المسيح لبس اسو فهو معيب اسو نورينيا ندون اسكي اصبو درس اتشي لبس اسو ندون نسو كان نورينيا درقو اسكي قطرو درس دي اندي تاري جالش اندي بلا ندو كان نسو عالفو سووشن نور النسو رندياقو دي تواش الله سألان دي سانتكو يواردن سووشن عفاتشو يسافروشو اني مقام عليكو رياك التلم سألان بزوك جاقات تماشوان سألان سعدد قبتنا جرم اني فزي من الواحي ذاك اسواتشو مساليك نورا سألان سنتشو اندي ماكاراتشو سألان سلاسا يكارو بوهم نسبعان بنيو سألان لي سنالجي ويم شارف دو بقى كنجيبو هالا كتابا لكاراتشو مارك ምክንያቱም እንደከለ እንደከለ ያረፈሉ ይመጡ እና ኪታብ አቆማል ማለት ካልጻናቶቹ መካከለ አንደኛው ምን አለ ቆይ አንተ ምታቀራን ለአላህ ብለ አይደል እንዴ ያለ ለአላህ ብለ አይደል እንዴ ለነሱ ብለ ነው ምታቀራን አለ እኔ እስከዛሬ ድረስ ከጭንቅላት አይጠፋም በጣም ያስደነግጠኛል ንግግሩ ማለት ነው ልጁንም ሳይወፈሩአል አንኳን ተደፈሩ ትክክል ነው ምክንያቱም እኔ ለነሱ ብያል ነበርም መተውም ይሁን ማቆም የነበረብኛል በነሱ ንዴት በቃ አላቀራችሁም ማለት እና ማቆሚን ሲያቀኑ አንተ ለአላህ ብለህ አይደለም ይምታቀራን ስለዚህ እነሱ ይምጡም አይምጡም ለራሳቸው ሲሉ ይምጡ ስለዚህ ማቅራተን ቀጥላለን ከዛ በኋላ ይሄንን ንግግር መልሼ ማልተናገርኩ እነቱ ነው ትክክል ነው ለሌላም ቦታ እስከመጨረሻው ድረስ ትምርት ሆነኛል እስከመጨረሻው ድረስ ምንድነው እሱ አንተ በሰዎች ንዴት ወይም በሰዎች ማስደሰት አለማስደሰት ሥራን መቀጠል ማቆም የለብህም መጀመሪያ ምሳራው ለማ ከሆነ ሊላህ ከሆነ ማለት ትልቅ የመጨረሻ ትልቅ ዳዕዋ ነው ስለዚህ አንዳንድ ህፃናት በጥሩ ከተኮተኩቱ ማለት ነው አይደለም ራሳቸውን ሰውችን ያርማሉ አፋቸውን ያስደነግጣሉ ታከላ ስለዚህ ህፃናት እነዚህ ነገሮችን የለበሰን ሰው ነውረኛ አድርገው ሲቆጥሩ ድረስ ቀልባቸው ውስጥ በዚህ ተርቢያ ማሳይ ደከቻልን አሁን የተበላሹ ትውልዶች እንኳን የተበላሹ ቢሆኑ ከዚህ በኋላ እኛ ምን ከኛ በኋላ ሚዘሩት ከኛ በኋላ የሚፈጠሩ ዝርያዎቻችን ግን ቢያንስ የተሻለ ይሆናል ኢንሻአላህ ተዓላ ማለት አላህ ፍቃዱ ከሆነ ልክ እንዴ ተበላሽ ሲሆን ከዚህ ብልሽት የጸዳተው ልጅ ኢንሻአላህ ተዓላ እኛ ሰበብ መሆን እንችል ይሆናል ለዛ ነው መጀመሪያ በትክክለኛ አቅልና ኢንሳፍ ሰው ይሄንን ጥፋት ይሄንን ጉዳት ሊያምንበት ይገባል ካላመነበት ቢሰማው ዋጋ የለውም እናትም እንደዛው አባትም እንደዛው ወንድም እህትም ይሄንን ሊያምኑበት ይገባል ከተማመንን በተከክል ነገሮቹ ዋጋቸውን ማለት ማረግ ያለብን ኢንሻአላሁ ተዓላ እናስተካክልና እሺ አሁንም ሌላ ርዕስ ከዚህ ጋር ተያይዞ ሆነ ነው የሚመጣው እሺ خطورته قضايا المرأه خطوره በጣም አደጋዎቹ ማለት ነው የምን قضايا المرأه የሴት ልጅ ጉዳይ አደጋዎች ማለት የሴቶች ጉዳይ አደጋዎች ማለት ነው ሴቶችን የሚመለከቱ ጉዳዮች አደጋዎች አሉት የሴቶች ጉዳዮች ሆነው አደጋ የሆኑ ማለት ነው خطر የሚለው ብዙ ቁጥር ነው خطور قضايا ማለት شأن እንደ ማለት ነው شأن المرأة የሴት ጉዳይ የሴቶች ጉዳይ የሴቶች ጉዳይ ስለነ የሴቶች ጉዳይ ምናምን የሚባለው እንትን አይደለም የሴቶችን የሚመለከት شأن ማለት ነው ነገሩ አደገኛ መሆኑ ሴቶችን የሚመለከቱ ጉዳዮች ሴንሲቲቭ መሆናቸው ነው ለመናገር የተፈለገው በቃ ራሱ ይሄንን የሚጠቁም የሴቶች ጉዳዮች ይችላል እንደለው የሚገባ ራስ አይደለም ማህበረሰብ ውስጥ የሴቶች ጉዳይ ይችላል የሚባልና የራሳቸው ጉዳይ የሚባል አይደለም በጣም ተጽኖአቸው ምክንያቱም አንሳው ሸቃየቁ ሪጃል ናቸው ሴቶች እኮ የወንዶች ክፋዮች ናቸው ስለዚህ ወንዶች ሴቶች በሚያወጡት ነገር በቀጥታ ተጽኖ ያድርባቸዋልና ነው አይዩሃ الاخወቱ ወንድሞች ይሁን ያሉ لقد اصبحت برغت هنا اللج مشكلة النساء يسيتوش مشكلة وش أشجار يهونو نغروش مالتنو مشكلة أشجار يهونو نغر هنا اللج فتنا هنا اللج مالتنو فتنا هنا اللج من عينة فتنا خطيرة አደገኛ ፈተና ሆናለች የሴቶች ጉዳይ አሁን የሴቶች ፍትና በሴቶች በኩል የሚመጡ ነገሮች አደጋቸው በጣም ከባድ ሆኗል እንዲህ አይነት ነገሮች ሲነሱ እኛ ብቻ ሳንሆን ወለው ሳይንሱ ራሱ ራሳቸው አጥንተው እንኳን የሚደርሱበት ነገር ይሄ አደገኛ በሽታዎች ተከሰቱ ሲባል ብዙ የሚጠቁ ሴቶች ናቸው በቃ አብዛኛው ሴቶች ናቸው በተጠቂነት ይሄንን ወንጀልም በማሰራጨትና በማስፋፋት ሊታወቁ የሚችሉ ሴቶች ናቸው ነው የሚባለው እንዲህ አይነት በሽታዎች እንኳን ሲከሰቱ ስለዚህ እነሱ ጉዳይ خطሩ አደገኛ ነው ላይም በሪ አልፈቃ አይቸ ምን ነው አይገባም ማለት ነው አይገባም ተጃሁሉሃ ተጃሁል ምንድን ነው እንዳላወቀ መሆን ማለት ነው እንጂ አለማወቅ አይደለም ተጃሁል ማለት እንዳላወቀ መሆን ማለት ነው ተጃሁል ይባላል ዳዓሊም አዋቂ መሳይ እንደማለት ነው ተጃሁል አያስፈልግም ጀህልም አያስፈልግም ተጃሁልም አያስፈልግም ተጃሁል ማለት ያላወቀ መምሰል ማለት ነው ያላወቀ መምሰል አያስፈልግም እንዳላወቅ እንዳትሆን ታቃለህና ነው አው ስኩቲ አንሃ ወይም ደግሞ ላይም በሪ ተጃሁሉ አስኩት ነው ስኩትም አይገባም ዝምታም አይገባም ከዚህ ጉዳይ لانها ምክንያቱ ምሷ እቺ ፈተና እቺ ሙሽኪላ ያስቸጋሪ ነገር ማለት ነው ኢን በቀየት ከቆየች አላማ هي عليه አሁን ባለችበት ላይ ከቆየች ማለት ነው فسيكون لها لسوا يهوناታል ማለት ነው ከሷ ይሆናል ከዚህ ሙሽኪላ ተከትሎ የሚመጣ ነገር ይኖራል አሉ ምንድነው عواقب وخيمته على البلد واهلها عواقب ማለት عواقب ተከትሎ የሚመጣ ነገር ማለት consequence ማለት ነው عواقب كونسيكوينس ማለት ምንድነው ውጤት እንደማለት ነው ውጤት ይኖራታል ይሄ ውጤት ኔጌቲቭ ነው ጥሩ አይደለም እንደገና ወኸይመ ምኖራን عواقب وخيمة عواقب ያው ቀደም እንዳልኳችሁ ውጤት ኮንሲኩዌንስ ይኖራል خيمة ማለት ደግሞ መቆጣጠር የማያስችል ስርጭት ነው መቆጣጠሩ የሚከብድ የሆነ መሰራጨት ማለት ነው ማለት ተሰራይቱ ኮንትሮል ሲያረግ በቃ ኦቨር ኮንትሮል ሲያረግ ማለት ነው ስርጭቱ ተሰራይቱ በጣም ብዙዎችን ሲያዳርስ ይሄ አይነት ስርጭት ኸይማ ይባላል ስለዚህ በኋላ ይሄ ነገር ዝም ከተባለ ተሰራይቱ ኮንትሮል ሊያረገን ይችላል ይቆጣጠረን የሚችልበት ደረጃ ይኖራል ምንን على البلد ሀገርን ወአሊያ እንደዚህ የሚያገሩ ነዋሪዎች ቤተሰቦቿንም ማለት ነው ሀገርንም የሀገር ህዝብንም ይወራል ማለት ነው افلا يعقل المسؤولون ቆይ ተጠያቂ ሰዎች ግን ጥያቄ መጠየቅ ያለ ተጠያቂነት ያለባቸው ሰዎች ግን አስተነትሩ አናህሊህም ስለቤተሰባቸው ወአን ቢላዲህም ስለሀገራቸው አስተነትሩ ማስሁ ስለቤተሰባቸው ስለሀገራቸው انا على كل واحد በእያንዳንዱ ሰው ላይ እንዳለበት ማለት ነው انا على كل واحد انا متلوقال ولقد بعثنا في كل امه ان يعبد الله ان اعبد الله عند مالك بذيه لا عند مالك بذيه لا استنتنونا بمن لا على ان على كل واحد بيان داندو سو لا اندالبت مالك منهم كنسو يان داندو سو لا منهم انسو لا يان دانداچو اندالبت هياقو مسؤوليتون تطياقينت اندالبت هياقو مسؤوليتو اهله دي جاي تياقي ملك ما رغ يشال تياقي ملك لهولو مقرش على امتتوان كفلغاش تو مسؤوليته اهله لبيتسبو تطياقينت اندالبت هياكل افلا يمكنه ايتشلم كن ايتشلوم ايتشلم مين مدرك ايتشلم ايينسا امراته ايش ميستون ما عند سو ميستون منكر ايتشلم زاري لا ميستون منكر ايتشلم ايينسا امراته وابنته لجون منكر ايتشلم ها واخته اهتول منكر ايتشلم كوي زاري ያንዳንዱ ሰው ተጠያቂነት የሌለው መስሎታል የሚመገብ መስሎታል ስለቤተሰቡ ስለሀገሩ አያስተነትንም እንዴ ሰው ለምን ነው ሁላችንም ችላ ምንለው ተጠያቂነት እንዳለበት አያቅም ወይ እሺ መንከራ አይችልም አፈላዩም ይችላል ማለት ይሄ አይችልም ይሄ አቅቶኝ ነው ከቅሜ በላይ ነው ምን ላድርግ ሊል ነው አየንሳ አምራተው ሚስቱን መንከር ወብለተው ልጁን መንከር ወኡክተው እህቱን መንከር ወላ ተቀራበተው ቅርብ ዘመዶቹን መምከር የሚቀራረቡትን እሱን የሚቀርቡትን ከማፈعل رجال الانصار የአንሳر ወንዶች رجال አንሳሮች እነዛ መዲና ላይ ነበሩ የሂጃብ አንቀጾች በወረዱ ጊዜ ያረጉትን ማድረግ አይችሉም ከማፈعل رجال الانصار حين نزلت سورة النور سورة النور بوردت جذيه ولو سورة النور أن ما تعبتها وسيأتي ذكر ما فعلوا إن شاء الله ما تعلم من اندسروا مالتنا من اندسروا أنصاروش ما تعلم قنا انتو بتكلوا مانز بيتن ميسن اتن لجهن اقاري ووچن اتشن من نانو ثم كذام كذام على يمكنه كذي قطلو مالتنا ثم كذام على يمكنه أي تشالوم أي تشلوم السو؟ ما أي تشلوم؟ ألا يمكنه إنما بشدنا ألا يمكنه أي تشالوم أي تشلوم السو أي تشلوم؟ أي يمنع نساءه شتو تشنس مكلكل من الخروج كما نطعت مكلكل أي تشلوم الشيسو إلا لحاجة لا بد يكد لهونج قد إنجي شتو تميت النوت مكلكل أي تشلوم لا بد منها قد كهونج نقر إنجي لقد له هنا جدة إنجيل عليه لازم بلو لما أن يوم جدة إن لا يتوس مثل كل أي كلم ويلزمها واجب ليارقب باتهم قديتها ليارقب باتهم إلزام مالك لاستنك أمزي إيه ياشي أجار عندات لك من النوسو إلزام ليارقات لياسي ذات قد ليلات عند قديتها وادرقو لياسي ذات إني قبا مالك إلزام مالك إيه ويلزمها قديتها ليارقب باتهم أي قباهم مالك أي كلم إذا خرجت بوتاش جدي ألا تخرج متبرجة أو متطيبة تقلالتا تكأبابتا مشت نقر مالهم إنداد توتا إيهن اللازم قدي تالي أرقب باتس هاسكيلهم أولو هم تجاي أملك تزيقا كر مكتا مالهم ثم ألا يمكن من له إشي ثم ألا يمكن بيهون يمكنه بيهون دور مالهم ثم ألا يمكن كذا ما يسلون أنت ملك دالوت يمكنه دالوت بيلوت ها ورونا بدر ثم ألا يمكن شيء يتكلم هاش مالد عيد كلام كبار ورونه من له بناته لجعل تشوسه أو أخواته وهم يتوشالوسه أو أقاربه وهم دمو كرم زمرو تشالوسوس أي كلام يدرسنا يعني ما ريهون يماري هونو سيتوش يماري هونو يتوش يماري هونو كانوا زمانو كي نورمال تماري هونو ايس ايس كيلوم اي كيلوم من اللي ادرقاتشو اي يفسحن اي يفسحن حدث كاميلي متان اي يفسح لان نتاسفاتشو ايس كيلوم لان نتاسفاتشو بجي قد دالي يابرتاتاتشو مالذنو من دنو على بث الوعي فهم مسرحت من الزاوية understanding مالك بزي قد داري اللي من الزاوية وعي مالك فهم من الزاوية مالك بس مال مسرحت من الزاوية مسرحت بين الطالبة بتماروش مكاسكن من الزاوية يزين من الزاوية مالك من الزاوية مسرحت تاقع لك من الزاوية مستبق قد داري مالك من الزاوية مستبق قد داري لأن نفسات شوس أي شلو هتوجي نوران لجوجي نوران زمروجنا جدي إلى مسألة أنت جبي ستين ويم تمرتبي ست مارو ويم بقادني الناس متاعين وشون كراس مسألة الدين جاي نجار ياربو ذكر واتشو هجاب الدين دوره مكعب أيش بس زواري مالهم ما ثروة واتشو شلات تقول هجاب واتشو ناس تكاثر سيدو واتشو قال بلو من دون دين أقول جلاد من نسو الدين يوم سيدو قال هنشيم دين جبات هي المكاري ይሄን አነ ይሄን ጉዴ ግንዛቤ ፍጠሩ ግዴታ እንደሆነ በዚህ መረጃ አስረዳቸው ይያለ ይሄንን እውነት በዚህ መልኩ ማድረስ አስችለውም እሺ ለምን ይችላል ምን ነው የማን ብቻ ጉዴ ነው ይጉዴ ይሄን ሁሉ መስመር የነገሩን መቋቋም ምን ይችላልበትን ማለት ነው ጉዴውን ፈተናው ይሄን ሁሉ ማድረግ አይችልም ወይ ግንዛቤን ማሰራጨት بين الطالبات ودعوتهن مطراتهم الناس الى الخير ودملكام ملكام ነገር ከመጥፎ ጓደኛ እንዲርቁ ትክክለኛ ፍርሃት ያላት ሀያ ያላት ሴት እንድትሆን በዚህ በመምከር ላይ ሊያነሳሳቸው እንዲመክሩ ሊያነሳሳቸው አስችለው ለልኸይር وتحذيرهن الناسን ማስጠንቀቅ من الشر كشر ማለት ነው كشر والتجول تجول ማለት ጀውላ ታቃላችሁ تجول ማለት ወክ ከማድረግ ማለት ነው ከመዞር بيجي بوتاو كمزور التجول في الأسواق بيجي كتمو وكم يعرفوا شيء تجول إيه ساعة هذا الليل إيه كمسلم شيء تايت كبكم بيجي سفروا بيجي كتمو وكم التاريخ جولة متوجه مالتنا إيه نن بكلك كلا شيء تجول في الأسواق بيا بوتاو شو مالتنا وخروجهن بالزينة بجيت أجيت الموت أتن تجاجيت وتلعب أبسو تشكرك ومن دم تشكرك وموت أتن ذيك هلك كل وجهه يجلو زند إيهن بس من دياره لا توجه لو عند موجه لا قا لا توجه لا أقارب وجهه لا لجوجه لين غراس تلو منه هنا يتلو أنتلو مين أنتلو مين كبرنا هذا سويش خالو حتى ثلاثة فكرات شو الله الناس سودا متستثقلوا لك هون لا ليلوش يجوا هنا غرم دياس سرق إن ديادرسو هينو هندي بلاش بغاري لا توجه هندي بلاش أسوق يعني هنا بس أفسجات هنا ما هو براف دم مجات بلاه للتارق أتسلمه إيه كلكم الصواب تستثقل لأنتم أجله الله سبحانه وتعالى قال لأن يهدي الله بك رجلا واحدا الله إذا بيسأل الله عندي تنسيت لأنت خير لك من حمر النعم فكأي قمل بنت الله إيه يكون متبرج نبرج تنسيت أنت تلبس ما درك ما شاله عندي تنسيت مالذنب أنت قد تتعمل ناقر على شرق زاري قنسا وجه إتشين سبب عدركو فقد تتعمل ينبي فلوك فقد تتعمل صوان دعوة على رجل الله دلو في الله جيد من البعدين ليلا في دنا فترة نمتمتع كمت فترة وخير من شر فترة سمت عنه فالجو فيت بلنا شر كمامتا خير كمامتا خير مكلاك من خير كمامتا شر مكلاك عند الله قد يدي رأى قبه نقر عليه راك عليه سلذي راك بركات ما استمارك مشالك اندي تجل عليه بك ربط قل عند اللوچو من البعدين عبرهم منقر ميرين ورم عبرهم يتحج عووتو مالك رجم منقر عبرهم يتحج عووتو بك عطاونا قزات اللو يلي يجلال الغاسي ذات الله ولي يجلال يبس أصدقوا تنديل عرق يجلال فتا يأيو قبيوش عندهم يفيتنا سبب هنا معلومة مسلموش مثلي ديني الله اتشو حياة اتشوون قفا فادرقو كسوها إلا مدى المكة مقياسو عبرونا يجد ميبطوت عبرونا ميبلوت ميتلتوت وكا سدواولونا ميبطوت سيبطو هدواولو لنينو انتجالش اتجيو اندي سبب لوني ميبطوت أصدقوا كوي راسو محرم الله انتن ما نوكل لسو من بيتنا انت الله سبحانه وتعالى بسؤالي ونتيني السلام يتبقى قدر وقت الله السلام محرم الله بمحرم وجه عليه جديد هذا عندك لما السلام عمتين كباك كمكم تبلا سهم متتطيقو ايشي تقاتقا من دمناش تبلا ونتيني ايه وديتنو بتككل ايه ولب بل ايه من بما يتسمى لكو مردات خشالك تقر اللو كل ما نهان لكاسك مارد كراشا عبرو كل النجار عبرو يجربوا يهدوا أولو لك ندمنا ينسوا لكن يتقرروا يتقطعوا من عمل مهيد إنسان لا درساتنا جيبي ويم دمو خجيبي لما درساتنا هي أنت بودي للهم وق هي أنت سلطان المال للهم ما بتهم مال للهم حالا في ناس أنت سلطان بس جودي من بيتار الله لطاقي جبالين سلذي دع أم هذاك من سلبت من قال لي لا كله بزامل كن نرجع كان هو من المدرج قال أكتشلهم ما درج متكتشلو إذا نفسنا التمند هي كون تلو كتير قرينو إني أبغى راسك تيم بدأ من التمام من هذا فأبو تشوده مو راسك تون بالذات أبو يلا تشو يفرض يفرض لذا كريم بوتين شال زيرو سلام من نارجو هذا ما يمثلنا بقول من غير كلا ليهون اللي نالمان سلذي ما إن شلات شو نجوروش نجورون أنا إن في طارق عندنا مزه إني أبي بيسن قان أبرم إذا كم بدنا نارين ديلا بومبر خليل أسيت قاب كأبرن قان منجدي هيرنا أتا جبي سيد بوجبا إني كو بومبرم كيرا لوني ليشلا إني سفاجا راك بيجينو ميري إيه كو يانتا كم هذا اللهم سلذي ميت تيجو أنت ساتو ليلا كان أنت مت تيجو راسه دفتركو دفرا بجباو نجار فهمني كان تا كم وتشي اللون نجار يانتا كم يالون النجار الله سبحانه وتعالى نو ميت تيجو نمي تيجو قلت نور كشالك سونم فتجنبه راكو سونم سوك ما بتعرف يتفعل إن دايمون أنت جنرال متفتح أشوف الروجز، الذي خير المصرات استفلج، أنك أهون النمون يلهم، ببابو ببرو سويش مدرسة بميشو لسويش بالنارك، إنك في ثنا نتبك عليهم، غاي بس ثنا بدي عوام سبب سنت سويش ناتشو يقبو بس لما يتوقعوا، دا أرجل الله تعلو بمن سبب مالهم، دا أرجل الله تعلو بلا راسنا استوقع استوقع، يقبو بتشبتهم يقبو بتهم يندم بيسو كتاره مالهم يتوقع له، يسمع تشوتهم كله سمع تشوا. فلذي إيهنا خيرا شر فهمت أنا نصرك تعلم إني خير اللي ما أمدك بلا شر كامسه من البشر اللي بس يجلاه منا إيهنا متنكو جيبي ملاي منا من نجينا جروش كنا كاكي اللي درج بباش يجبل كنا جيبي سام كيروش جيبيوش بزيش كنا سا يتفطر في تناو تشالو أهون بالفات كائن السووج ما فلذي على راتشو في تنا عندات فطر الله سبحانه وتعالى يميت أيك هالنجار بتشا باك أمه بتشا لا راسهم لا دينهم ለሌሎችም ሰዎች አድርግ በቃ አላህ ካቀመ በላይ ጠይቀኝ ካቀመ በላይ ለዛ ነው ሰሃቦች ወአቀልሁም ተከልፈን በጣም ካቀመ በላይ ነገር ተገደው ራሳቸውን የሆነ ጥፋት ሳይከቱ በቃ የሚችሉትን ነገር ነው የሚሰሩት አላህ ያሳያቸውና ያረጋባቸውን ያዘዛቸው እንጂ ካቀመ በላይ ነገር ውስጥ ከገባ መውጣት የሚቀብድ ነገር ውስጥ እንደገና ወጥመድ ውስጥ ይገባል ያልተባልከው ነገር ያልታዘዝከው ነገር ውስጥ እዚህ ታዝዣለሁ አልታዘዝኩም ግዴታዬን አይደለም ይሄን መጀመራጭ የማን ሐላፊነት ነው ይጉዴ እሺ ምንድነው ማረግ ያለባት እሷ ከመሰረቱ ይሄን ለመጠንቀቅ ማን ነው ይዛ መምጣት የነበረባት ማን ነው ሊያመጣት የሚገባው ያንንም ቢስላባት እነሱ ወይም እሷ ስላልፈለገች ማህረም እንዲያመጣት እኔ ያለሁልሽ ነው ተፈጀነ ማለት ተጠንቀቅ እንዲያለን ነገር ሊወራ ይገባል እሺ እና ይሄንን በስ ማረግ በዚህ መልኩ ማሰራጨትስ አያስችለውም ወይ ሰውየው ማለት ነው ይችላል إن هذا كله إيه هلوم كله أرلم كله إن هذا كله إيه هلوم مالذنو ممكنون يتشالن أو إذا يقوى تقوله أي تشالن بيه يقوى تقوله ثم اللي ساتشو عن بوجود ممكنون يتشالن ويسيرون قرمنون دون قال لنو إذا صدق الإنسان ربه إذا صدق الإنسان ربه ጌታውን እውነት ብሎ የሚቀበል ከሆነ ሰው ጌታው ያለውን ነገር እውነት ነው ይሄ ፈተና በር በዚህ መልኩ መዘጋት አለበት ፈተና ይመጣል ብለኛል አው እውነት ነው ሰደቀ ማለት የመጣን ነገር እውነት ብሎ ተቀበለ ማለት اذا صدق الانسان ربه ጌታውን አንድ ሰው እውነት ነው ብሎ ከተቀበለ በጌታው አማኝ ከሆነ وخلصت نيته نيته ደግሞ ከጠራች ጥሩ ንያ ያለው ከሆነ وقويت عزيمته ደግሞ ቆራጥነቱ ደግሞ ጠንካራ ከሆነ አዚማ አዝም ማለት ቆራጥነት ነው ውሳኔ ላይ ጠንካራ ከሆነ አሁን በተባሉት መልኩ ሸሩን መከላከል እንችላለን የተሰበበን ከልጆችን በመምከር መጥፎነታቸውን በማሳወቅ መጀመሪያኛ ካመንበት ነው ሸሩ ከዛ እኛ ከኛ አልፎ ደግሞ ልጆቻችን ካሉ ሌሎችን ቢበክሩ በማድረግ በተለያዩ ወሳኞች ፍትናውን መቀነስ ይቻላል እኛ ራሳችን ቁጥቦች ከሆነ እኛ ቁጥም ካልሆነ ሴቶቹን በነሱ ብቻ አትፈረዱ እነሱ ሃያቸውን እንዲለቁም ያረጋቸው ምናልባት የወንዱ ሁኔታ ሊሆን ይችላል ወንድ ደፈረ ካለ እሱ ያደፋፍራታል አይዞሽ አትፍሪ ካላት ሰም ደፋር ነው የምትሆነው ይዘራው ደሞ ሴቶች ደሞ በዚህ የታወቀ ነው ማለት ከኛ የበለጠ ስስ ናቸው ከኛ የበለጠ በቀላሉ ይሸነፋሉ በነገገር ስለዚህ እኛ በዚህ ጉዳይ ንያችን ጥሩ ከሆነ እስላህ ከሆነ ማለት ከዛ ማልፎ ተርፎ ለአላህ ስብሐ ወተዓላ ሲድቅ ካለን የምራችንን ከሆነ ነዲም የቆም ነው ማለት ነው የምራችንን ከሆነ ፊትናን ምንጣለው ፈውሽሽን ዝሙትን ምንጣለው የምር ከሆነ ከዛ ማልፎ ተርፎ ቁራጦች ከሆነ ማለት ነው ኢንሻአላሁ ተዓላ ቢያንስ ቤተሰባችንን አስተካክላለን ከዛ አቃሪዎቻችንን ጓደኞቻችንን ዘመዶቻችንን የምንችለውን ያህል እናስተካክላለን በቃ ምንችለው فذكر انما انت مذكر አስተውስ አንተ አስተዋሽ ብቻ ነህ لست عليه مسيطر انت ማን ነው አስገዳጅ አይደለህ إلا من تولى وكفر እዚህ ቦታ ላይ እንብያለና የካደ ግን ማለት አንተ ይሄን ሞከረ እንብያለ ሰው ግን فيعذبه الله العذاب الأكبر الله አሳማ የሚቀጣት ይቀጣዋል إن إلينا إيابهم ثم إن علينا حسابهم ብሏል በቃ አንተ ምርመራ አንተ ላይ አይደለም ለምን አልተስተካከሉ ማለት ንያን አስተካክል ለአላህ ብለህ ኑር በተከክል ፍትና ለመቀነስ የሚል ንያ ይኖር አንቺም አንተም ከዛ በኋላ ባይስተካከል ነገሩ እንደተበለሻሽ ቢቀርም الله سبحانه وتعالى انه الله سبحانه وتعالى مالذنه لا يضيع عمل عامل قالك لا يضيع اجر المحسن يملكم سنوتين فرح الله يطفى ينن اصلا فان شاء الله تعالى من تفتتوا لذلك قالوا تدرسون هذه ايها الاخوه بلو كان شاء الله كذي بهلا الذي اهون يتكسكلاچو نغروت يلالو اهون يتكسكلو نغروت اندايرسو نو ايها الاخوه توجيهات الله سبحانه وتعالى في كتابه وتوجيهات الرسول صلى الله عليه وسلم في سنته ناتجو دي درسنا الذي هون ينغركواچو كله يا الله انه يملكتنيو صلى الله عليه وسلم مكروچ ناتجو توجيهات ناتجو كتابون توجيهات ناتجو هون يتكسكلاچو كله يا الله انه يملكتنيو توجيهات ناتجو دليلون كزي بوالا يمتلنا القران انتو الله عليه وسلم الله عليه وسلم